اللهم علمنا ما جهلنا وذكرنا ما نسينا وانفعنا بما علمتنا وزدنا علما اللهم اغفر لنا وارحمنا ولأستاذنا ولجميع الحاضرين آمين يا رب العالمين اي مجمرياتشن حديث كتاب زاري انجمرالن حديث 40 نووي يا مجمرياو حديث ان شاء الله. أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. عن أمير المؤمنين أبي حفص عمر بن الخطاب رضي الله قال سمعت رسول الله صلى الله عليه وسلم يقول إنما الأعمال بالنيات وإنما لكل امرئ ما نوى فمن كانت هجرته إلى الله ورسوله فهجرته إلى الله ورسوله ومن كانت هجرته للدنيا يصيبها أو امرأة ينكحها فهجرته إلى ما هجر إليه رواه إمام المحدثين أبو عبد الله محمد ابن إسماعيل ابن إبراهيم ابن المغيرة ابن برزبي البخاري وأبو الحسين مسلم ابن الحجاج ابن مسلم القشري النيسابوري لسانهما الذين هما أصح الكتاب المصنف الحمد لله يا مجمرة علي سيانو بذي حشر حديث الثاني قول الثاني حديث عن عمر رضي الله عنه أيضا قال بينما نحن جلوس عند رسول الله صلى الله عليه وسلم ذات يوم إذ طلع علينا رجل شديد البياض الثياب شديد السواد الشعر لا يرى عليه أثر السفر ولا يعرفه منا أحد حتى جلس إلى النبي صلى الله عليه وسلم فأسند ركبتيه إلى ركبيه ووضع كفيه على فخذيه وقال يا محمد أخبرني عن الإسلام فقال رسول الله صلى الله عليه وسلم الإسلام أن تشهد أن لا إله إلا الله وأن محمدا رسول الله وتقيم الصلاة وتؤتي الزكاة وتصوم رمضان وتحج البيت إن استطعت إليه سبيلا قال صدقت فعجبنا له يسأله ويصدقه قال فأخبرني عن الإيمان قال أن تؤمن بالله وملائكته وكتبه ورسله واليوم الآخر وتؤمن بالقدر خيره وشره قال صدقت قال فأخبرني عن الإحسان قال أن تعبد الله كأنك تراه فإن لم تكن تراه فإنه يراك قال فأخبرني عن الساعة قال بل مسؤول عنهما بأعلم من السائل قال فأخبرني عن أماراتها قال أن تلد الأمة ربتها وأن ترى الحفاة العراة العال علة رعاء الشاء يتطاولون في البنيان ثم انطلق فلبست مليا ثم قال يا عمر أتدري من السائل قلت الله ورسوله أعلم. قال فإنه جبريل أتاكم يعلمكم دينكم. رواه مسلم. الحمد لله. Udah tanya hadis dari cara sal. Insyaallah. Insyaallah untuk wajib nafsuj. Insyaallah masahku ni zat cula makata sal. I think how Islama yang mutlak oleh Allah Sunnah masalah. How Islam? Kitabuno? ስለዚህ አዲስ ኪታብ ነው አዲስ ኪታብ ነው ዛሬ ነው መንጀምር ያለ ነው ስለዚህ መጽሐፉን ሃርድ ኮፒ ካላችሁ ጥሩ ካልሆነ ዳውንሎድ አድርጋችሁ ወይም በኮምፒውተራችሁ ወይም በስልካችሁ ዳውንሎድ አድርጋችሁ ኢንሻአላህ ለመከታተል እንሞክር ኡስታዛችን አላህ አጅሩን ከፍ ያደርግለት እኛንም በሱ የምንጠቀም አላህ ያደርገን ኦኬ ኡስታዝ ረዲ ነህ መሰለኝ እጃየው ኦኬ ማይክ ፍሪ ኢንሻአላህ ኡስታዝ ማይክ ፍሪ السلام عليكم ورحمه الله وبركاته يا جماعه الخير እንደምን አደራችሁ እንደምን አላችሁ እንደምን አመሻችሁ ሙስሊም ወንድሞቼና እህቶቼ ሰላም ናችሁ አፍያ الحمد لله ደና ነኝ እኔ ፈሊላሂ አልሐምዱ ወልሚና خير ان شاء الله عند كتابችን ከፈቱ ወደ كتابችን እንመለስና እንقرأ ይቀርውን ከدرسه በኋላ اعوذ بالله السميع العليم من الشيطان الرجيم بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم الحديث الأول عن أمير المؤمنين أبي حفص عمر بن الخطاب رضي الله عنه قال سمعت رسول الله صلى الله عليه وسلم يقول إنما الأعمال بالنيات وإنما لكل امرئ ما نوى فمن كانت هجرته إلى الله ورسوله فهجرته إلى الله ورسوله ومن كانت هجرته لدنيا يصيبها أو امرأة ينكحها فهجرته إلى ما هاجر إليه. يا مجمرع زاري من جمرو بالله فقال كتاب الأربعون النووية يملو النوم يحيى ابن شرف النووي إمام النووي በኢስላም ሊቃውንቶች ውስጥ በ7ኛው ክፍለ ዘመን በ7ኛው የሂጅራ አቆጣጠር የተነሱ ታላቅ የኢስላም ሊቅ ናቸው رحمهሙላሁ رحمةً واسعة በሻፊዒያው መዝሐብ ስር ያሉ የሻፊዒያ መዝሐብ ተከታይ ናቸው እጅግ በጣም በጣም ብዙ ኪታቦችን ለኡማው አበርክተዋል በሂጅራ አቆጣጠር በ631 ተወልደው በ676 ነው የሞቱት ዱንያ ላይ 45 አመት ነው ቆዩት ከሌሎች አንጻር ሲታይ ረጅም እድሜ አይደለም ግን አላህ ባርኮላቸው ብዙ ዒልሞችን ለኡማው አትርፈው ሄደዋል አላህም እንግዲህ በእኽላሳቸውና በንያቸው ምክንያት kitabቸው ዓለምን እንዲዳረስ አድርጓል። የሳቸው kitab በተለይ ሁለቱ የሌለበት የሙስሊም ቤት መቁጠር ያዳግታል። አንደኛው ሪያዱ ሷሊሂን ተብሎ የሚታወቀው kitab ነው። የነብያችን አለይሂ ሰላቱ ሰላም ሐዲሶች ስብስብ ይሆነው የጀነት ጫፌን የሚያስተምረው። ሁለተኛው ደግሞ 40 ሐዲስ የምንለው አልአርባኡን አንነወዊያ በ42 ሐዲሶች የተጠናከረው kitabቸው። እነዚህ ሁለቱ ሁሉም ሰው ዘንድ የታወቀ ነው። ሌሎች ታላላቅ kitabዎችን ጽፈዋል። የኢማሙ ሙስሊምን ሰሂህ ሐዲስ شرح አድርገዋል በ9 ሙጀለድ በ9 ቮሊዩም አብራሪያ ጽፈዋል። በሻፊዒያው መዝሐብ ደግሞ ፍቅህን በተመለከተ 23 ጥራዝ አካባቢ የሚደርስ አንድ kitab አላቸው። ሌሎች ብዙ kitabዎችም በቋንቋም ከቁርአን ጋር ተያያዥነት ባላቸው በሌሎች ነጥቦችም በጣም ብዙ kitabዎችን የጻፉ ታላቅ የእስላም ሊቅ ናቸው። አለይሂ ረህመቱላሂ ረህመተን ዋሲዓ። ዛሬ እንግዲህ አላህ ፍቃዱ ከሆነ ከዛሬ በመጀመር የምንመለከተው ከነዚህ kitabዎቻቸው መካከል አንደኛው kitab الاربعون النووية يميلون يو اربعين حديث نو يتلاقي علماءات اهنن بتملكتا بزو عينت كتاب عزقا يتوال كنبي صلى الله عليه وسلم يتنقر عند حديث اللي يميل اربع حديث وچن يحفظنا لأمه ويستلالفة لن يو علماءات يترداد بتاد اللم حديثو دكامانهم قصات شيطانيا عيد اللم بلو محقق وچارغاق توال እና በየዘመናቱ የተነሱ የተለያዩ ዑለማዎች ከነቢያችን ሰለላሁ ዐለይሂ ወሰለም ሐዲሶች 40 በመምረጥ ለኡማው አስተላልፈዋል። ያው የሳቸውም አንደኛው kitab ነው። 42 ሐዲሶች አሉ ማለት ነው። እና ከነዚህ የመጀመሪያው ሐዲስ አላህ ተፈቀደ ዛሬ የምንጀምረው አልሐዲሱ አልአወል ስለ ንያ የሚናገር ነው። ንያ በእስላም ውስጥ ያለው ቦታ ምንድነው? انا امير المؤمنين ابي حفص عمر بن الخطاب رضي الله عنه يمنان امير كهونوت يا حفص عباس عمر بن الخطاب اللهم لك امسراچون يودللاچونا قال اندزي حالو سمعت رسول الله صلى الله عليه وسلم يقول የአላህ መልእክተኛ እንደዚህ ሲሉ ሰማኋቸው انما الاعمال بالنيات ስራ በተቅላላ በንያ ነው የሚገኘው وانما لكل امرئ ما نوى እያንዳንዱ ሰው የነየተዋለው فمن كانت هجرته الى الله ورسوله سدته ودع الله النا ودع ملك ثنياو يهون سو فهجرته إلى الله ورسوله سدته ودع الله النا ودع ملك ثنياو يهون ومن كانت هجرته لدنيا يصيبها سدته ودع دنيا لياغنيات يهون سو أو امرأة ينكحها وينم دقمو سيتن لياغبات كهون فهجرته إلى ما هاجر إليه سدته يزيه سو ودى تسدد الذتي هنا رواه إماما المحدثين قلت يا حديث لك أن تنامري هنا تزدبه وتعلي بخارينا مسلم بخاري مالك أبو عبد الله محمد بن إسماعيل بن إبراهيم بن المغيرة بن بردذية البخاري الجعفي بلال مسلم دمو ابو الحسين مسلم بن الحجاج بن مسلم القشيري النيسابوري رضي الله عنهما اللهم كان سرعتهم يدد الله في صحيحيهما ولتم بصحيحات صحيح البخاري ومسلم زقبوا الذين يعني الذين انزه لت كتابات هما اصح الكتب المصنفه بحديث بكل كتصافت وسط القران قطرو صحيح يميبالوت اوتنتيك تامانيت ያላቸው kitabዎች ናቸው። حديثቸውን እንግዲህ የጀመሩት በንያ ነው። ንያ በዲን الاسلام ውስጥ አንድ ማዕዘን ነው። ያለ ንያ ስራ የሚባል ነገር የለም። ሁሉ ነገር የሚገኘው በምንድን ነው? በንያ። ስለዚህም ገና ሲጀመር انمل الاعمال بالنيه امير المؤمنين هنا الحديث يستلف لنا كابو بكر قتلوا يهن امه يمرت عمر بن الخطاب رضي الله عنه كالله ملك تنيا سمته واستلفوت انمل الاعمال بالنيه يا الله ملك تنيا انما يملوا اداه حصرنا لما جدب يميغبان በዚ እንጂ በሌላ የለም በሌላ አይገኝም ለማለት انما በቀበዚ ብቻ ነው ያለው ለማለት ነው አላዕማል ስራ የተባለ ነገር በተከላላ የሚገኘው ቢንያ ሰውየው በነየተው ነው አንያ هو القصد والعزم ንያ ማለት ከልብ መወሰን ቁርጠኛ የሆነ ውሳኔ ማድረግ ንያ ተብሎ ይጠራል። ስለዚህ አንድ ሰው ስራው በጠቅላላ ሚዛን ሊደፋለት የሚችለው ኸይርም ይሁን ሸር ጥሩም ይሁን መጥፎ ስራ ዋጋውን የሚቀበለው በነየተው ልክ ነው። ሰውየው ከውስጡ ከነየተ ስራው እንኳን ማለት ነው ስራው እንኳን ባይሰራ አላህ ዘንድ ተጠቃሚም ሊሆን ይችላል ተጠያቂም ሊሆን ይችላል ማለት ነው። ስለዚህም انما الاعمال بالنيه سرا الله ዘንድ የተሟላ የሚሆነው በንያ ነው። ያለ ንያ የሚሆን ነገር የለም። ዋና መሰረቱ ንያ ነው። ለዚህም ነው ነብያችን አለይሂ ሰላቱ ወሰለም በኸይር ነገር ላይም በሸር ነገር ላይም ንያ የሚያመጣው ነው ተጽዕኖ በተለያየ ሐሳቸው ያስተማሩን ማለት ነው። ለምሳሌ ከነዚህ መካከል አንዳንድ ሐዲሶችን ብንመለከት ንያን በተመለከተ በጥሩም ሆነ በመጥፎ ላይ ከጥሩ ብንነሳ በአንድ ሐዲሳቸው የተቡክ ዘመቻ ላይ ሰሃባዎች የተቡክ ዘመቻን በነብረታቸውም በነፍሳቸውም በዘመቱ ጊዜ መዲና ላይ የተቀመጡ ሰዎች ነበሩ እና መዲና ላይ የተቀመጡ ሰሃባዎች ያለውጡትን አስመልክተው ምን አሉ? ያላህ መልእክተኛ ለቀድ ተረክቱም ቢልመዲነቲ አቅዋማ መዲና ላይ ህዝቦችን ተታችሁ ወጣችሁ ማሲርቱም መሲራ እናንተ ምንም ጉዞን አልተጓዛችሁም ወላ አንፈቅቱም ሚን ነፈቃ ከሚለገሱም ነገር አውጣታችሁ አልለገሳችሁም ወላ ቀጣዕቱም ሚን ዋዲ ወይንም ደግሞ አንድንም ሸለቆንም አላቋረጣችሁም إلا وهم معكم فيه انانتا بسرحچوت نگر انسون كانانتا گار ابرو بيهونونا بيگاروچو انجي يا اجرم تكافاي بيهونو انجي منم يادرگاچوت نگر يلم مالو يا الله ملكتنيا قالوا يا رسول الله عليه الصلاه والسلام كيف يكونون معنا وهم بالمدينه አንተ ያላህ መልእክተኛ ሆይ እነሱ ዘው መዲና ቁጭ ብለው ይያለ እኛ ወተን እንዲህ የለፋን እየታገለን እንዴት ከኛ ጋራ እኩል ይሆናሉ ሲሏቸው فقال حبسهم العذر شريعه ሊቀበለው የሚችል شريعهው የምክንያት ያዛቸው عذر አስቀራቸው እንጂ በንያቸው በልቦናቸው ከናንተው ጋራ ነበሩ። ስለዚህም ይሄ ሐዲስ ምን ያስተምረናል ማለት ነው? በድንገት እንዳጋጣሚ ተብሎ ሚዘፈቅበት ሳይሆን ማንኛውም መልካም ስራ ተነይቶ ታስቦና ተወስኖ መሆን አለበት። ማንኛውንም መልካም ተግባር ስታደርጉ ለምን እንደሆነ የምትሰሩት ነው። በስሜት ተገፋፍተን አይደለም መስራት ያለብን። ውስጣችን ነይቶ አስቦ ሊሰራው ይገባል። ይሄን ስራ የምሰራው ጌታዬ አላህ ስለሚወደው ነው። ይሄንን ካደረኩኝ ነገ በሱ ዘንድ ደግሞ አጅር አገኛለሁ የሱንም ፊት ከሚያዩት ባሪያዎቹ እሆናለሁ ተብሎ ከተነየተ ሰውየው እንደንያው ያገኛል ማለት ነው። ንያ ወሳኝነት አለው። በተቃራኒውም እንደዚሁ ለሸር ነገርም ያው በአንድ አዲስ ላይ እንዳስተማሩት ይበጣተ ለሙስሊመይን بسيفيهما فالقاتل والمقتول في النار ነብያችን አለይሂ ሰላቱ ወሰለም ሁለት ሙስሊሞች ሰይፍ ከተማዘዙ ገዳይም ተገዳይም ጀሃነም እሳት ናቸው ሁለቱም የእሳት ናቸው ብለው ሲያስተምሩ صحابوتش عندنيو كبداتشو نا فقالوا يا رسول الله عليه الصلاة والسلام هذا القاتل فما بال المقتول ايه قداينو نفس صلاة فاصلة قدل جهنم يقبال تقدايقن اساتم يقباو لمن جنو بلو سيطيقو يا الله ملك تنيا منالو لأنه أراد قتل أخيه السمكو واندمون لقدلو نبري فلقو سيكون يمزدزو لكلاك لنا لعمل تسايحون أن يمقلو اللو بلو نبري كوسطي فنصو يعني يو قدمو ويشنفو لنا قدلو انجي إهم ودقو تاو يقباو رسول لما كلاك البتشاصبو ويم لما ملت عدلم أنهم قال الله غنيا سلزي يعني يوكر ما بيقال لهم هلتهم قن عند نفسه قدعيني تأيوت مالتنا إيه من دلنا سبالهون وانا مهلكتو وستاتشن لباتشن امي وصنونا قرطو يمي نساو نقر وصاين نفعلنو إيه من يان درجة ساينا عند ذيهم باندا ديسلاي حديث القرسيينو نبياتنا صلى الله عليه وسلم سنقرون منالو إن الله عز وجل كتب الحسنات والسيئات اللهم الكام سراوچنم مدفو سراوچنم صافه ثم بيّن ذلك كذا من نزيه النقر أبرار راتشو فمن هم بحسنة فلم يعملها ملكام نقر لمسرات عصبو ملكام نقر لمسرات نيتو جنسا يساكا لتبكرنا بايسرا كتبها الله عنده حسنة كاملة الله السزند عند ملواجر يسطوال يسفل تعالو سلاني يا بيتشا كسرّو اسك أسر كزام بلاي اسك سباك متو يهوناي هم بوستو سلال لبيتشا ونيونا فلاغوتو سلال لبيتشا الله عند حسنا يصفل لتالي نا نيا براسو من دلنو أجر الميسات تقبارنا يوم أجر الميسات تقبارنا نقرقن كسرات كأسر اسك سبات متو كالزام بلاي اتف درب عجران ياغن يعني انام نيا يمي بالو نقر والسان ينت عالو القصد والعزم لباتش ناسبو قرطو يمي النسابت نقر نيا تبلو يتدرال سلزهم إنما الأعمال سراي تبال نقر هلو بتقل على يمي قنيو بالنيات بنيانو من أيتي أسفل لها هل ما لتنو وإنما لكل امرئ إيان داندو سويا من ورو ليان داندو قلسة مسلم هنا واندم هنا سيتيا من وراتشو ما نوا ينيتو سنو مستاتشو السبويتا كساك سونو اندنياتشو درجانو ياننو ينيتو سن ياغنيالو خير مهنا شر أهون سرى لأي من أيت سبال هلتنا قرن هلتنا قرن عندنيا نية العمل سراون راسو من أيت نية سبال نية العمل سراون راسو من أيت أسفل لقال إيه مالت من مالتنا عندن سرى كليل سرى من أيت مالتنا سويو كسهاي كاتلو كموكفي تنسى ويمسو النتو سلالابو سلك وشاشة شاور موصل فلقوال عندك قادة ميلمو كبالة بيتم قراب رسل نبر يفكر ساعتنا صلقوال جناب آمنو تاداون الزيقاء سونتي لابلاب علين بلو ويمك وشاشة بلو ويم دمو بموك التكاتر كوني استيراتي انترنش لابرج بلو شاور بيت قبالنا لزيه علامة بلو تاتبه جناب آمن وردو اللتان الورة دلت لمن لجنابا النيتا نيتو يقبو راسم كزكز لما درك كموكتم لابلاب ملونم شتا لما اخفات كوشاشام كاللبت انديس ادان انجي جنابين لاقفاو لاسو قدو صلاة وقت درسوال ويمدمو لتنيا سلوهنا بسنو مسارت ولو ابرقية لتنيا بلو جنابا لما سجد النيتا سلذي عند سرابة قل الله نيانا ويسفل لقال سبال عند نيو سرا كليلا نيو لما ليت نيا قدنا كصلاة الظهر بفيت متسجدو سنة القبلية صلاتنا متسجدو فرد صلاة ظهر صلاتنا بعد الظهر متسجدو سنة البعدية صلاتنا سوستن صلاتنا ታዲያ እንዴት ነው አንደኛውን ከሌላ የምትለየው? ይሄ ቀብልያ ነው፣ ይሄ ፈርድ ነው፣ ያ ደግሞ ባዕድያ ነው ብለህ በምን ትለየዋለህ ቢባል በውስጥህ መነየት አለብህ። ኢማሙ ወይም ሙአዚኑ ኢቃም ከማለቱ በፊት ቀድመህ የቆምከው ለምንድን ነው? ለሱና ነው ብሎ ውስጥህ ከመለሰልህ ነይተሃል ማለት ነው ሱና ልትሰግድ። በኢቃም ጊዜስ ተነስተህ የቆምከው ለምንድን ነው? ድንገት አይደለም የቆምከው፣ ውስጥህ ነይተህ የተነሳኸው ነገር አለ። ምን? ፈርድ ሰላት ልትሰግድ ነው። አሁን ኋላ ላይስ ካለቀ በኋላ ዚክርህን ጨርሰህ ደግሞ ከፈርድ ሰላት በኋላ ተመልሰህ ልትሰግድ ትቆማለህ። ለምን? ባዕድያ ሱና ልሰግድ ነው። ስለዚህ አንድ ንያ የኢባዳ ዘርፎችን አንዱን ከሌላው ለመለየት፣ ሁሉም አንድ አይነት የኢባዳ ዘርፍ ስላልሆኑ አንዱን ከሌላው ለመለየት ንያ ያስፈልጋል። አንደኛው ንያ የሚባለው ይሄ ነው ማለት ነው። ኢንሻአላህ ሰባምስት ሁለተኛው ንየቱን ማዕሙል ለህ ሁለተኛው ክፍል ደግሞ ንያ የምትሰራለት አካል ለማን ነው የምትሰራው ነው ጥያቄ። ለአላህ ብለህ ነው የምትሰራው? ለሰው ብለህ ነው የምትሰራው ወይስ ለማን ነው? ንያ ሲባል ይሄም ሁለተኛው ፓርት ውስጥ ይገባል። ልክ የምትሰራቸውን ስራዎች አንደኛውን የስራ ዘርፍ ከሌላኛው የስራ ዘርፍ ለይተህ እንደነየትከው ሁላ የምትሰራለትንም ኃይል መለየት አለብህ። እና ኢነመል አዕማሉ ቢንኒያት ሲል ይሄንን ያካትታል ማለት ነው። ስራ በጠቅላላ ተሟልቶ ሊገኝ የሚችለው በንያ ነው። ወኢነማ ሊኩል ምርኢን ማ ነዋ እያንዳንዱ ሰው ደግሞ የሚያገኘው ያንኑ የነየተውን ነው። ውስጡ ባለው ፍቅርና ውዴታ በንያ ደረጃ ልክ ያገኛል። ከዛ ይሄንኑ አባባላቸው የአላህ መልእክተኛ ሲያብራሩት ቀጥለው ምን አሉ? ፈመን ካነት የሆነችለት ሰው ሂጅረቱሁ ስደቱ ኢለላሂ ወረሱሊሂ ወደ አላህና ወደ መልእክተኛው የሆነ ሂጅራ ማለት ስደት ማለት ከአንድ ስጋት ከሰፈረበት ቦታ ለቀ አማን ወደምትሆንበት ቦታ የምትሰደድበት ቦታ ነው። ወደ አላህና ወደ መልእክተኛው መሰደድ ማለት ካለህበት የኩፍርና የሽርክ ሀገር አላህን በነጻነት ማምለክ፣ ስለ አላህና ስለ መልእክተኛው ሐቅ ለወንድምና እህቶችህ ዳዕዋ ማድረግ የማትችልና የታፈንክ ከሆንክ ይሄን የኩፍርና የሽርክ ሀገር ለቀ አላህን በነጻነት የምታመልክበት ወንድምና እህቶችህን ማስተማር ወደምትችልበት ቦታ ትሰደዳለህ ማለት ነው። ስለዚህም ወደ አላህና ወደ መልእክተኛው የተሰደደ ማለት ከኩፍር ሀገር ወደ እስላም ሀገር ማለት ነው። ከጣዖት ግዛት ሸሪዓ ወደሚዳኝበት ግዛት በመሄድ ወደ አላህና ወደ መልእክተኛው ነይቶ የተሰደደ ሰው ፈሂጅረቱሁ ኢላላህ የዚህ ሰው ስደቱ ወደ አላህና ወራሱሊሂ ወደ መልእክተኛው ይሆናል። ነይቶ እንደተንቀሳቀሰው ወደ አላህና ወደ መልእክተኛው የተሰደደ ይሆናል ማለት ነው። ሁለተኛው ደግሞ ወመን ካነት ሂጅረቱሁ ስደቱ የሆነ ሰው ለዱንያ የተሰደደ ሰው ብርን ሊያባራት ዱንያን ሊያሳድዳት እሷን ለማግኘት አስቦ የተሰደደ ለዱንያ የተሰደደ ዩሲቡሃ ያገኛት ዘንድ ማለት ነው። ያገኛታል ማለት ሳይሆን ያገኛት ዘንድ ዱንያን ሊያገኛት አስቦ የተሰደደ አዊም ምራአቲን ወይም ወደ ሴት የንኪሁሃ ያገባት ዘንድ ሊያገባት አስቦ የተሰደደ ሰው ደግሞ ፈሂጅረቱሁ የዚህ ሰው ስደቱ ኢላ ማ ሃጀረ ኢለይ ወደ ተሰደደው ነገር ይሆናል ነው። ፈሂጅረቱሁ ኢላ ማ ሃጀረ ኢለይ ወደ ተሰደደው ነው የሚሆነው። ያገኘዋል አልተባለም። ልክ እንደመጀመሪያው ሰውዬ ላገኘውም ይችላል፣ ሁለተኛው ላይሳካለትም ይችላል። ለዱንያ ተሰዶ ሊያጣ ይችላል። ሴትን ለማግባት ተሰዶ ላያገኝ ይችላል። ስደቱ ወደ ተሰደደበት ነገር ብቻ ይሆናል ነው እንጂ ያገኛል አልተባለም። የመጀመሪያው ስደተኛ ግን ወደ አላህና ወደ መልእክተኛው የተሰደደ ግን በመንገድ ላይ እንኳ ቢሞት አጅሩ አላህ ዘንድ ነው ያለው፣ እንደ ተሰደደ ይቆጠራል ማለት ነው። እና የሁለቱን ልዩነት ያሳየናል ማለት ነው። አንድ ይሄ ሐዲስ የተነገረበት ምክንያት አለ የሚባል ነገር አለ። እዚህ ላይ ዑለማዎች ምላሽ ሰጥተዋል። ምንድነው እሱ? አንድ ሰው ነበር ከመካ ወደ መዲና ኡሙ ቀይስ የምትባልን ሴት ለማግባት ብሎ ነበር የተሰደደው እንጂ የሆነ የሂጅራን አጅርና ፈዲላ ለማግኘት አስቦ አይደለም። እና ሰውየውም ያው ሙሃጅር ኡሙ ቀይስ ተብሎ ነበር የሚጠራው ወደ ኡሙ ቀይስ የተሰደደ ሰው። በዚህ ሰው ምክንያት ነው ይሄ ሐዲስ የተነገረው የሚል ነገር አለ ለሚለው ምላሽ ተሰጥቷል። ይሄ ሐዲስ ምንም የጸናና የተረጋገጠ አይደለም። እና ስለዚህ በዚህ መልኩ ማውራቱ አግባብ አይደለም ብለው ዑለማዎች አንድ ማስተዋቂያ በኪታባቸው ላይ ጽፈዋል ማለት ነው። ገብቷችኋል? ሁለተኛ ከሐዲሱ ምን እንማራለን ሲባል انما الاعمال بالنيات ስራ በጠቅላላ ያው ቀደም እንዳልነው በንያ ነው የሚለው ነው። ንያ ሲባል ሁለት ነገር ይካተታል። አንደኛ የምንሰራው ስራ መለየት፣ አንዱን ስራ ከሌላው ስራ ለመለየት ንያ ግድ ነው። ሁለት የምንሰራለትን ለማን ብለን እንሰራለን የሚለው ይሄንን ያካተታል። ሶስተኛ الاجر تابع للاحتساب ያንን ንያችንን ተከትሎ ምንዳ እንዳለ وانما لكل امرئ ما نوى ያንዳንዱ ሰው የነየተው ሁሉ ይኖረዋል በሚለው መሰረት ሰው የነያውን እንደሚያገኝ ያሳያል ማለት ነው። እሷን ለማግባት ብሎ የሰለመ ሰው ንያው እንዴት ነው ነው ጥያቄው? ከበደ ጀሚላን ያፈቅራትና ለትዳር ይጠይቃታል። እሷ ደግሞ በሃይማኖታችን አይፈቀድም ሙስሊም ሴት ሙስሊም ያልሆነን ወንድ ማግባት አትችልም አለችው። እሷን ላለማጣት ብሎ እሺ ሰልማለው አለ። የዚህ ሰው ኢስላም እንዴት ይታያል? ለሷ ብሎ ሰልሞ ከጊዜ በኋላ እስላሙ ካማረና ከተስተካከለ በዛው የሙስሊሞች ሁክም ይሰጣዋል። ነገር ግን ከልቡ እስላምን የማይፈልግ ከሆነና በዛው የሚቀጥል ከሆነ ተቀባይነት የለው። ነገር ግን አንዳንድ ሰው አለ እሷን ወዷት ይሰልማል፣ ከጊዜ በኋላ ግን እስላሙ ሊስተካከል ይችላል ማለት ነው። ኋላ ላይ ከተስተካከለ ተቀባይነት ይኖረዋል። አሁን እዚህ ላይ አንዳንድ ህቶች ጥንቃቄ ልታደርጉ ይገባል። እናንተ ለመታለል ቅርብ ናችሁ በጣም ብዙ ጊዜ ምክንያታዊ ሆናችሁ አረቃችሁ ማታስቡበት ደካማ ጎን አላችሁ። ስሜታዊነት ሊያጠቃችሁ ይችላል። ፍቅር ውር ነው በሚለው መርህ መሰረት ሰላማለው እና እንጋባ ስላለ ኒካህ ማሰር ችግር አለው ወይ ያላችሁ ትጠይቃላችሁ። ያን ሰው ወዳችሁት ከሆነ አፍቀራችሁት ከሆነ የሰለመውም በትክክል ዲኑን ፈልጎ ከሆነ ቢያንስ ኒካህ ከማሰራችሁ እስቲ የተወሰኑ ወራቶችን እስልምና ላይ እንዲለማመድ ተውት። እናንተ ከጀርባ አስጠኑት። ምን አይነት ሰው እንደሆነ ማወቅ ይቻላል። ያ ሰው ሰልሟልና ቶሎ ኒካህን ሰር ሳይሆን እስቲ የተወሰኑ ወራቶችን ለማመድ ሶላት ይስገድ፣ ዲኑ ላይ ይበርታ። ምን ያህል ነው የጠነከረው ከሰለመ በኋላ? እንደዚህ አይነት ሰው ያስፈልገናል። አለበዛ አንቺን ካገኘሽ በኋላ ካንቺ የሚፈልገውን ነገር ወስዶ ስትጸንሽ ወይም ከወለድሽ በኋላ ወደ ሃይማኖት የተመለስኩ ግን ችግሩ ላንቺ ነው። እሱ ምንም ችግር የለውም። ስለዚህ እዚህ ቦታ ላይ ጥንቃቄ ልናደርግ ይገባል ማለት ነው። አንድ ሰሞን ያው እህቶቻችን ላይ ዘምተው ነበር ፕሮቴስታንቱ ዓለም በእነሱ ችግር ስለሌለው እንጋባ ይላሉ። ሸሪዓ ድሮም የላቸውም በሃይማኖታቸው ህግም የላቸውም። ስለዚህ አንቺን አግብቶ ማጥመም ብቻ ነበር የሚያስፈልገው እና ካፊር እንዴት እንደሚፈቀር ባይገባኝም እንደዚህ አይነት ችግር ሊያጠቃ ስለሚችል ጥንቃቄ ልናደርግ ይገባል። እስቲንጃ ማድረግ ለአላህ የማይሰግድ የሆነ ሰው ከነጀናባው ሁሉ የሚኖር ወሻሻ ተሸክሞ በልብሱ የሚሄድ በምኑ ነው የሚፈቀረው? አሜን። አላህ የፈጣቻችንን ይጠብቃቸው። ሰው እንደነየተው ያገኛል። ማፈመን ካነት ሂጅራቱሁ ኢላላሂ ወራሱሊሂ ወደ አላህና ወደ መልእክተኛው የተሰደደ ሰው ፈሂጅራቱሁ ኢላላሂ ወራሱሊሂ ስደቱ ወደ አላህና ወደ መልእክተኛው ይሆናል ማለት ነው። ወመን ካነት ሂጅራቱሁ ሊዱንያ ዩሲቡሃ ዱንያን ሊያገኛት የተሰደደ አው ኢምራአቲን የንከሁሃ ወይም ሴት ሊያገባ የተሰደደ ሰው ፈሂጅራቱሁ የሱ ስደቱ ኢላ ማ ሃጀረ ኢለይ ወደ ተሰደደበት ይሆናል። ممكن ሊያገኘውም ይችላል ላያገኘውም ይችላል። الحديث الثاني ሁለተኛው ሐዲስ ላይ እንግባ። ባለፈው ሱሩ 30 ላይ ተመረናው ለይህ ሐዲስ ማልዋስ ያልተማራችሁ ካላችሁ ያው መንገም ያስፈልጋል። ሁለተኛው ሐዲስ ከዑመር رضی الله عنه በድጋሚ ተናገረ። አን عمر رضی الله عنه ايضا قال በድጋሚ عمر بن الخطاب رضی الله عنه ዳስተላለፈልን ምን አለ بينما نحن جلوس عند رسول الله صلى الله عليه وسلم يا الله ملكتنيا زند تقمطن سال لا انيا كملكتنيا زند تقمطن سال ذات يوم عند كان معناتنا يهونا قال لا الله ملكتنيا زند تقمطن ياله اذا طلع علينا بنيا لا يبقال رجل يهونا سويه معناتنا አርቲክሉ ኢንዲፊኒት ነው። አረጁል አላለም አሊፍ እና ላም ቢገባ ኖሮ ተለይቶ የሚታወቅ ዲፊኒት ይባላል። ረጁሉን ማንነቱ የማናውቀው የሆነ ሰውዬ እንግዳ በቃለ ሸዲዱ በያዲ ሲያቢ ልብሱ በጣም የነጻ የለበሰው ልብስ በጣም ነጭ ነው የነጻ ነው። ሸዲዱ ሰዋዲ ሸዕሪ የጸጉሩ ጥቁረት ደግሞ በጣም የጠቆረ ጸጉሩ በጣም ሰዋድ ነው የተቆረ ነው። لا يرى عليه بس لا يدمو አይታይበትም አثر السفر يسفر ملكት የመንገደኝነት ከክፍለ ሀገር ከገጠር ነው የመጣው አይነስ የመንገደኝነት ملكት አይታይበትም ولا يعرفه نورجنا منالشي AQS ምንድነው? ولا يعرفه يميعقو ملم منا كنيا ماحكل احد عندم سو كماحكلاتن عندم سو يميعقو يلم የመንገደኝነት ምልክት አይታይበት ከሌናው ተብሮ ደግሞ እንዳይለይ ከመሐከላችን አንድም ሰው የሚያውቀው የለም። ታዲያ ይሄ ሰው ብቅ ካለ በኋላ حتى جلس እስኪቀመጥ ድረስ ማለት ነው መጥቶ ተቀመጠ ኢለ ነብይ صلى الله عليه وسلم ወደ ነቢያችን عليه الصلاه والسلام ዘንድ መጥቶ ተቀመጠ። فاسند ركبتيه فاسند استغى ركبتيه ሁለቱም ጉልበቶቹን የራሱን ማለት ነው الى ركبتيه ወደ ጉልበታቸው ወደ ሳቸው ጉልበት ጠጋ አርጎ አያይዞ ቁጭ አለ። ووضع كفيه መዳፎቹን ደግሞ አኖረ كفيه ሁለት መዳፎቹን ووضع አኖረ አስቀመጠ على فخذيه በታፋቸው ላይ በነቢያችን አለይሂ ሰላቱ ወሰላም ተፈላ ያስቀመጠና وقال እንደዚህ አላቸው። ይሄን ከተናገረ በኋላ ካደረገ በኋላ ምን አላቸው? ያ ሙሐመዱ አለ። ጥሪው ራሱ በጣም እንግዳ ነው። አንተ ሙሐመድ ሆይ አላቸው። ሰሃባዎች ነቢያችን አለይሂ ሰላቱ ወሰላምን ያ ነብይላህ ያ ረሱላህ ብለው የሚጠሩት አንተ ሙሐመድ ሆይ አክብርኒ አን الاسلام ስለ ኢስላም ንገረኝ አላቸው። فقال رسول الله صلى الله عليه وسلم ነቢያችን አለይሂ ሰላቱ ወሰላምም አሉ አልኢስላሙ ኢስላም ማለት አንተሽሃደ አንላ ኢላሃ ኢላላህ ከአላህ በስተቀር በእውነት የሚመለክ አምላክ የለም ብለህ ልትመሰክር ነው አሉት። የመጀመሪያው የዲን አልኢስላም መሰሶ አንተሽሃደ ልትመሰክር ነው። መመስከር ማለት ምን ማለት ነው? ወንድምህቶች በልቤ አምኜ የጉዳዩን እውነተኝነት አውቄና ተረድቼ ለመላሴ እመሰክራለሁ ማለት ነው። አንድ ሰው ለመመስከር ግዴታ የሚያውቀው መሆን አለበት። አንድ ሰው ለመመስከር ግዴታ ያመነበትን ነገር መሆን አለበት። ስለዚህም አንተ ሸሃደ ልትመሰክር ነው ማለት ጉዳዩን እውነት መሆኑን አውቀህና ተረድተህ በልብህም አምነህ ተቀበለህ ልትመሰክር ነው። አንላ የለም ብለህ ኢላሃ አምልኮ የሚገባው በእውነት የሚመለክ የለም ብለህ ተመሰክራለህ። ኢላላህ ከአላህ በስተቀር ከአላህ በስተቀር በእውነት የሚመለክ አምላክ የለም ብለህ መመስከር ነው። وان محمدا نبياتنا عليه الصلاه والسلام دغمو رسول الله يا الله ملكتنيا مهوناچون لتمسكرنا ايه يا مجمرو يا اسلام مسكرنت قال ثانيا وتقيم الصلاه وتقيم للتقواكم نو ደንቡንና ሰዓቱን ጠብቀህ ታቋቁማለህ። አሶላት አምስት ወቅት ሶላት ደንቡን ሰዓቱን መስፈርቱን ባሟላ መልኩ ልታቋቁምና ልትሰግድ ነው። ሶስት ወቱእቲ ዘካት ወቱእቲ ልትመጸውት ነው ልትሰጥ ነው። አዘካት ዘካ ምጽዋትን ማለት ነው። ሰደቃን ከሚወጅብባቸው ገንዘቡ ካላቸው ከሀብታሞች ተይዞ ለሚገባቸው ድሃዎች ወይም ለስምንቱ ግሩፖች ሱራቱ ተውባ ላይ ለተጠቀሱት ልትሰጥ ነው። አራት ወተሱሙ ረመዳን ረመዳንን ልትጾም ነው ወሩን ሙሉ። አምስት ወተሁጀል በይት የአላህን ቤት ልትጎበኝ ነው። ነይተህ ለመጎብኘት ወደ ስፍራው ትሄዳለህ። ኢንስተጣዕተ ከቻልክ በጤናም በገንዘብም ከቻልክ ኢለይሂ ወደዛ ሰቢላ መንገድን የምትችል ከሆነ የአላህን ቤት ልትጎበኝ ሐጅ ልታደርግ ነው ብለው የአላህ መልእክተኛ መለሱለት። ኢስላም ይሄ ነው አሉት አምስቱን። قال ከዛም ዑመር ኢብኑ الخطاب مناሩ አለሱም ሰደቅተ አለ ጅብሪል እውነት ነው የተናገርከው። فعجبنا له ان يرسل تجرم لجبريل ማለት ነው። ያ ጅብሪል መሆኑ አይታወቅም ሰውየው አሁን ለጊዜው ሰውየው ነው ምንለው። فعجبنا له ለሰውየው ተገረم يساله እንደ ተማሪ ይጠይቃቸዋል። ويصدقه እንደ አስተማሪ ደግሞ እውነት አልክ ብሎ ويصدقه ያረጋግጣል። ጠያቂም አረጋጋጭም በመሆኑ ተገረምንበት። قال عليك الزم عن يسو قتلنا فاخبرني ሁለተኛ ጥያቄ ነው ነገረኝ። አኒ ለኢማን ስለ ኢማንስ ነገረኝ። ምንድነው ኢማን? እስላም ምንድነው እንደተባለው ኢማንስ ሲባል قال ሳቸዋሉ አንቱ ኡሚነ ቢላህ በአላህ ፍጹማዊ አንድነት ልታምን ነው። አላህ በዛፉ አንድ ነው። ሁለትነት ሶስትነት የለበትም። አላህ በስራው አንድ ነው። አጋር አጋዥ የሚባል ነገር የለም። አላህ በባህሪያቱና በስሙ አንድ ነው። አምሳያና ሞክሼ የለውም። አላህ በመመለኩ ብቻኛ ነው። ከርሱ ጋር የሚመለክ ሌላ የለም። ان الله واحد في ذاته وواحد في افعاله وواحد في اسماءه وصفاته وواحد في افعال عباده ማለት ነው። توحيد اعتقاد وحدانيه الله عز وجل የአላህን ፍጹማዊ አንድነት አምኖ መቀበል። انه واحد في ذاته الله بذاته جيتاچن بهلاوي ماننتو عند نو لا ثاني له ولا ثالث ولا اكثر ሁለት አይደለም ጌታችን الله ሶስት አይደለም ከዛም በላይ አይደለም ፍጹም አንድ የሆነ አምላክ ነው። فهو واحد في ذاته بذاته لأنه قال قل هو الله أحد الله عندنا بتشينو برو سلنجرن عندنا أنه واحد في أفعاله الله بمسر أسرى عندنا بتشينو ليس له شريك في الملك بنكسنا تجاري اللوم ولا في الخلق ولا في التدبير بمفتر منا يونيفرسون بمستنابر رجج الله من تجاري اللوم بمسر أسرى واحد في أفعاله وهذا ما يسمى بالتوحيد الربوبية توحيد الربوبية إفراده سبحانه وتعالى بأفعاله الله بالنسر وصرا بالنسر وصرا بالنسر وتكبر بالتشاون من التل يلقر يلقر ما لذنه قلت سوستنيا أنه واحد في أسمائه وصفاته الله بسموتنا ببهرياته أننا بالتشينيانه أي ليس كمثله شيء ما لذنه منم مينت أمسايا يلوه በህልውናው በስሙም በባህሪውም በስራውም ጌታችንን የሚመስል አንዳችም ነገር የለም ዩኒክ ነው ማለት ነው አራተኛ واحد في افعال عباده በባሮቹ ስራ በባሮቹ ድርጊትም አላህ አንድና ብቸኛ ነው فلا يعبد الا هو እሱ እንጂ ሌላ አብሮ የሚመለክ የለም ولا يدعى الا هو እሱ እንጂ ሌላ የሚጠራ የለም وهذا ما يسمى بالتوحيد الالوهيه توحيد الألوهية أو توحيد العبادة تظلم يبترون بتقلوا الإيمان بالله من الوسط إكاتت علم لتنا أن تؤمن بالله بالله للتأمن وملائكته بملائكتكم للتأمن وكتبه بوردتكم ملكوتاي مسحقتم تأمن الله ورسله لسول جوش ملكتن يادرقو ولاتكم ملكتن يوشم للتأمن واليوم الاخر بمشرشهم كان لتامنوا كموت بهالا حيوت منورون داغم مكسكس منورون امنا لتتقبلنوا سدست وتؤمن بالقدر بالله وصاني بقدرم تامن الله خيره وشره ملكامم يهون مقفو بانتا حيوتم ونا بزوريا وين بزي عالم لا يمكناول نجر بتقل الله الله كرمو ياوبقونا يصافو اسو يوسنو بفقادوم يمياكناونو نغرنو بله بقدا والقدر لتامننو بمالت سدستون ايمان درجه نغراچو قال صدقت اهونم اونت بلهاللالاچو قال قتلا ثوستنيا ايه سوي مناله فاخبرني عن الاحسان مشي سلا احسان نغرني علاچو احسان معنات من معناتنو سران ما صمر مالتنا ان احسان من دنو قال اساتشاوم مالو ان تعبد الله احسان مالت اللهن ما ملكه نو عبد اللهن مجزاته نو جن من عينت عبادة كأنك تراه لك مدمت تايوهن وشو عين لبت مالتنا بفرهاس اللهن مدمت تايوهن تجزوا الله ان ده حقيقو فإن لم تكن تراه የምታዩ ባትሆን እንኳን በዱንያ ላይ አላህን ለማየት ባትታደልም እሱን የምታዩ ባትሆን እንኳን ፈኢነሁ ያራክ እርሱ ያይሃልና ስለዚህም አላህን እንደምታዩ አድርገህ እንደሚቆጣጥርህ ያሰብክ ተገዛው ሙራቀባ ተብሎ ይጠራል ኢህሳን ማለት ይሄ ነው አንድ አካል ስራው አማረ የሚባለው ልክ ጌታው እንደሚቆጣጥረው እንደሚያየው ያሰበ ሲሰራው ነው አላህ ያየኝ ነው እየተቆጣጠረኝ ነው ንግግሬን እየሰማ ነው የሚል ሰው ጥንቃቄ ይወስዳል ኃላፊነትን ይሸከማል የዛኔ በዚህ መልኩ የሚሰራቸው ነገሮች ሁሉ ምን ይባላሉ ስራዎቹ ኢህሳን ተብለው ይጠራሉ ይሄ ነው ኢህሳን ብለው መለሱለት قال ቀጠለ ይሄ ሰው ወደ አራተኛ ጥያቄ فاخبرني عن الساعه ስለ ሰዓቲቱ ንገረኝ አላቸው የመጨረሻው ሰዓት ማለት ነው ዱንያ የምትጠናቀቅበት አኺራም የሚጀምርበት ሰዓት መቼ ነች ብሎ ሲጠይቅ قال ሳቸውም አሉ ማል መስኡሉ ተጠያቂው አይደለም ማሉ عنها ስለሷ ስለ ሰዓቲቷ ቢአዕለመ የተሻለ የሚያውቅ የተሻለ የሚያውቅ አይደለም ሚነሳኢሊ ከጠያቂው በላይ እኔ ተጠያቂው ስለ ሰዓቲቷ ዕውቀት ካንተ ከጠያቂው የበለጠ አላውቅም ማለት it means ሁለታችንም አናውቅም ሰዓቲቷ መቼ እንደሆነች በትህዲድ ገደብ አበጅተህ በዚህኛው አመት በዚህኛው ወር በዚህ ቀን ይሆናል ማለት አይቻለም ኢንጀነራል ያውቃሉ ነብያችን አለይሂ ሰላቱ ሰላም ቂያማ መቼ እንደሚቆም ከሳቸው ጀርባ ሆነን እኛም እናውቃለን ያም በምን ቀን ነው ቂያማ የሚቆመው በጁሙዓ ዕለት ነው ቂያማ የሚቆመው በጁሙዓ ቀን ነው ግን ይሄ ጁሙዓ የትኛው ጁሙዓ ነው አንደኛ ከአመት አንፃር በየትኛው ሺ በየትኛው መቶ አመት ሁለት በወር ስንተኛው ወር ላይ ነው አናውቀውም ሶስተኛ በቀን ቀን ስንት ላይ ነው አናውቀውም ከነዚህ አንደኛው ማለት ነው እናየው እና እኔ ተጠያቂው ካንተ ቀን ነው ሙና እርግጠኛ ነሽ እንዴ በአረፋ ቀን ነሽ አረፋ የሚባለው 9ኛ ቀን ነው በዙልሂጃ አቆጣጠር 9ኛው ቀን ነው ይሄ 9ኛ ቀን እሁድ ቢሆንስ በምን እናውቃለን ግዴታ አረፋ ጁሙዓ ጋር ይጠማ ይባላል እሁድም ሊሆን ይችላል ስለዚህ ምን ማስረጃ ኑሮ ነው የመጨረሻው ዘመን ላይ የሚመጣው የአረፋ ቀን ከጁሙዓ ቀን ጋር ይገጥማል የሚለው ምን ማስረጃ አለ እኔ ተጠያቂው ካንተ ከተጠያቂው የበለጠ አላውቅም ሁለታችንም በተቀሉ የበለጠ አናውቅም ነው እንግዲህ قال ثم قتلنا مستኛ ጥያቄ ላይ فاخبرني ايش ነገረኝ عن اماراتها ስለምልክቶቿል ትክክለኛ ቀኗ ካልታወቀ እሺ መቃረቧን የሚያሳዩ ምልክቶቿ ሰዓቲቷ እየመጣች እየተቀረበች መሆኗን የሚያመላክቱ ነገሮችን ንገረኝ ባለሳቸው ማለት ለዚህ አምስተኛ ጥያቄው ከመልክቶቹ አንተ ሊለ መውለዷ ነው አለ አመቱ ባሪያሴት መውለዷ ነው ረበተሃ ጌታዋን መውለዷ ምልክት ነው አለ ሴት ባሪያ ጌታዋን እንዴት ትወልዳለች ለሚለው ባለፈው ኪታብ ኡሱሉ 30 ላይ ሁለት ትርጉሞችን አይተናል አንደኛ ከፍረቱል ዑቁቅ የወላጅ መብት መጣስና መረገጥ የሚለውን አይተናል ወደ መጨረሻው ዘመን አካባቢ ያሉ ሰዎች አላህ እኛንም ወንድምህቶችንም ከዚህ በሽታ ከዚህ ትልቅ አደጋ ይሰውረን ልጆቻቸው እናቶቻቸው አባቶቻቸው ወገባቸው ሰብሮ ለነሱ ብለው ደፋ ቀና ብለው ካሳደጉ በኋላ አልጋው ላይ ተኝቶ ለናሱ ነው ተዛዝ የሚሰጠው የቤት ስራዎችን አንቺ አከናውኚ ይያለ የሚያዘው ስነው ይጮህባታል ይመታታል አስፈላጊም ከሆነ ስለዚህ ጌታዋ ሆነ ማለት ነው በተለይ በትዳር ዓለም ሆኖ ለሚስቱ ሲል እናቱን አምጥቶ ሚስቱ እየተንደላቀቀች እናሱ ግን በቤት ውስጥ እየለፋች እንኖራለን አላህ ይሰውራል ከአላህ ከጥሎ መብት የነበራቸው ወላጆች ሆነው ሳለ ማለት ነው ስለዚህም ጌታዋን ተወልዳለች ሲባል እናት ልጇን በዚህ መልኩ የሚያኖራት ነው ቢያንስ ዱዓ ያረጋላትና በተወሰነ መልኩ ከስሯ ሆኖ ሐቋን የሚወጣ ሳይሆን እንዲህ የሚያደርጋት ልጅ ተወልዳለች ነው ሁለተኛው ደግሞ ያው ይሄ ባሪያ ሳዳሪው ስርዓት ባለበት ሁኔታ ላይ ጌቶች ከሴቶቻቸው ጋር እንደፈለጉ ተገናኝተው ልጅ ይወልዱና እነዛ ሴቶች ያ የተወለደው ልጅ በአልጋውራሽ ቦታ ይሆንና ያ ጌታውን ያባቱን ቦታ ተረክቦ ሲይዝ እናቱን እንደባሪያ እሱን በተራው ያያታል ማለት ነው። እሱ እንደ ጌታ ሆኖ እሷ እንደባሪያ ትሆናለች። ይሄ የቂያማ ምልክት ነው። ይሄን ባየህ ጊዜ መቃረቡን ማወቅ ትችላለህ ነው። ወአንተራ ደግሞም ታያለህ አልሁፋስ ጫማ የሌላቸው ቸርኬ ነው የሚባለው ጫማ የሌለው ሰው ጫማ አልባዎችን ታያቸዋለህ አልዑራት የተራቆቱ ልብስም የሌላቸው የታረዙትን አልዓለተ ድሃዎችን ችግረኞችን ጫማ የለበሱ የሌላቸው አልዑራት የተራቆቱ የታረዙ ልብስ የሌላቸው አለዓለ ተደሃዎችን ሪአ አሻኢ ፍየልና በግ አጋጅ የነበሩት እረኞች የፍየል የበግ አጋጅ የነበሩትን ታያቸዋለህ በዛው ቅጽበት ማለት ነው እንደዛ ሆነው ይያለ በዛው ቅጽበት የተጣወሉን ሲሽቀዳደሙ ታያቸዋለህ በምን ፊል ቡኒያ በግንባታ ትላንት ልብስ አልባ ጫማ የሌለው የተራቆተ ድሃ ፍየልና በግ ሲጠብቅ የነበረው አሁን በዛው ቅጽበት በአንድ ጊዜ ተቀይሮ በግንባታ ይሽቀዳደማል እንደዚህ አይነት ምልክት በመታይበት ጊዜ ሰዓቲቷ የመቃረቢያዋ ምልክት ነው በአውሮፓም እየታየ ነው ኢፍጂኤን ያው ሁሌ ሐዲሱን سنማረው ምንኛ ኡስታዞቻችን ይነግሩን እንደምሳሌ የሚደረገው አረቦች ነው ያው ፍየልና በግ ግመል ከብት አጋጆች ስለሆኑ ዘላኖቹ በአጭር ጊዜ ላይ የተንደደረሱ ዩናይትድ አረብ ኤሚሬትስ ዱባይ ከ40 ከ50 አመት በፊት ምን አይነት ሀገር ነበረች በዚህ በ40 እና በ50 አመት ውስጥ ግን የት ደረሰች እንዴ የመሳሰሉ ነገሮች ይሄ የቂያማ ምልክት ነው ብለው ነገሩት እናት ልጁን የሚያዘውን ነገር ነው ኦኬ شكرا ይሄን አምስተኛውን ጥያቄው ያላህ መልእክተኛ መለሱለት ثم انطلق كذام وتهدا እኛ ግን ፈለቢትና ቆየን መልየን የተወሰነን ቆይታ ትንሽ ረዘም ያለን ቆይታ በስፍራው ቆየን እሱ ግን وتهدا ثم قال كذام مالو ملكتኛው يا عمر انت عمر وي اتدري تاوقالله እንዴ من السائل ጠያቂው ማን እንደነበር እነዚህ አምስት ጥያቄዎች ሲያቀርብ የነበረው ጥያቄ ማን እንደነበር ታውቃለህን አሉት ቁልቱ አልኩኝ አለሱም አላሁ ወረሱሉሁ አዕለም አላህና መልእክተኛው የተሻለ ያውቃሉ በየመለስኩኝ قال ሳቸው ማሉ فإنه جبريل እሱኮ መልአኩ ጅብሪል መልአኩ ጅብሪል ነው አታኩም ወደናንተ መጥቶ ነው يعلمكم ሊያስተምራችሁ دينكم ዲናችሁን ሊያስተምራችሁ መጥቶ ነው እንጂ መልአኩ ጅብሪል ነው በማለት መለሱለት ኢማሙ ሙስሊም በሰሂሃቸው የዘገቡት ነው ማለት ነው እንግዲህ ከዚህ ሐዲስ ብዙ የምንማራቸው ትምህርቶች አሉ አንደኛ ምንድነው የምንማረው አተመሰሉ ቢልበሻር መላእክቶች በአላህ ፍቃድ በአላህ ትእዛዝ በሰው ሊመሰሉ እንደሚችሉ ከዚህ ሐዲስ መረዳት ይቻላል መላእክቱ ጅብሪል በሰው ተመስሎ መጣ ጠየቀ ያላህ መልእክተኛም ያው መጨረሻ ላይ አብራሩ ማን እንደሆነ ስለዚህም መላእክቶች በሰው ይመሰላሉ የሚለውን እንቀበላለን ማለት ነው ነገር ግን በሰው የተመሰለ ሁሉ ያለ መለኮታዊ እገዛ መላእክታ ነው ማለት አንችልም አንድ ሰሞን በሶሪያ ላይ አንድ ሰሞን የሆነ ቦታ ላይ መላእክቶች ወርደው ሲጋደሉ ታዩ ምናምን የሚባል ፎቶ ይለቀቅ ነበር ካስተዋወሳችሁ ምን ያህል እርግጠኛ መሆን እንችላለን ያ ነገር እውነት ነው ወይም ውሸት ነው ብሎ ለመናገር ለሁለቱም ማስረጃ ያስፈልጋል እውነት ነው ብሎ ለመመስከርም ውሸት ነው ብሎ ለማስተባበልም ተጨባጭ የሆነ ማረጋገጫ ያስፈልጋል እንደዚህ አይነት ነገር በሚከሰትበት ሰዓት እኛ ምንድነው የምንወስደው አቋም ሲባል ጀነራል የሆነ አቋም ነው የምንወስደው አንድ ባገኘናቸው ተአማኒነት ባላቸው መረጃዎች መሰረት ከቁርአንና ሐዲስ በመነሳት መላእክቶች በሰው ሊመሰሉ እንደሚችሉ እናምናለን እርሱም በአላህ ፍቃድ ነው ይሄንን ተቀበለናል ሁለተኛ ደግሞ በግልጽ ማስረጃ የተነገረን ካልሆነ በስተቀር ለምሳሌ ልክ አላህ መልእክተኛ ዘንድ መጥቶ ስለ እስላም ስለ እንተነ የጠየቀው ማን ነው ቢባል ጅብሪል ነው ብለን በርግጠኝነት እንደምንናገረው እንደዛ በግልጽ ማስረጃ የመጣልን ካልሆነ በስተቀር ይሄኛው መልአክ አይደለም ይሄ መልአክ ነው ብለን ምንናገርበት ምክንያት የለም ምንም እናውቀው ነገር የለም ወይ ደግሞ ከነብይ በኋላም ለሌላ ለማንም አይገለጽምም አንልም በሰዋምሳ በዚህ ደግሞ ሌላ ማረጋገጫም ስላለ ማለት ነው ወንድሙ ሊዘይር በሄደበት በመንገዱ ላይ አላህ መልአክን ይላከለት ሰው አለ አላህ ሊያበሽረው ማለት ነው ከሐዲሱ ይሄን ትምህርት እንማራለን ሁለተኛ ዲናችንን በጥያቄና መልስ መማር ምን ያህል ጠቀሜታ እንዳለው ከሐዲሱም ትምህርት እናገኛለን ዲናችንን እንግዲህ ጅብሪል እንድንማር ከአላህ መልእክተኛ ወቀተን እንድናገኝ በምን መልኩ አቀረበላቸው በጥያቄና መልስ ናዚሩ ሙስ ጥያቄና መልስ መስሩ ህቶች በተለይ አላህ ሰራችሁን ይቀበላችሁ በጣም ደስ የሚል አካሄድ ነው ማለት ነው። ሐዲሱ ራሱ ይቀበላችኋል። መጠያየቅን አልሸጉበት ደግሞ የሚመለሰው ቢጠፋ ማጀራላችሁ በጣም ደስ ይላል። ጥያቄና መልስ ማለት ነው። ለክ ጅብሪል እዚህ ቦታ ላይ ስለ እስላም ነገረኝ። እስላም ምንድነው? ኢማን ምንድነው? ኢህሳን ምንድነው? ሰዓቲቷ መቼ ነች? ምልክቶቿስ? እየተባባሉ መጠያየቅ መሰረት ያለው ነገር ነው። ዲን አልኢስላም ወቀት ከሚገኝባቸው መንገዶች አንዱ በዚህ ነው። አንደኛው ያወቀውን ያላወቀውን የሚያውቅበት አጋጣሚ ይፈጠራል። ሁለተኛ ደግሞ ራሳችሁን ተፈትናላችሁ ማለት ነው ስትጠየቁ። የውቀት ደረጃችሁንም የምትለኩበት ነው የተንዳላችሁ። ሐዲሱ ይሄንን ያስተምረናል። እና ሶስተኛ ዲን አልኢስላም በአምስት ማዕዘናት እንደተገነባ ከዚህ እንረዳለን። ስለዚህ እስልምና ማዕዘናቶች አምስት ናቸው። የኢማን ማዕዘናቶች ደግሞ ስድስት መሆናቸውን ከዚህ ተረድተናል። ኢህሳን የሚባለው ያማረ ጥሩ ስራ ማለት ምን አይነት ስራ እንደሆነ በምን አይነት መልኩ መፈጸም እንዳለበትም ከሐዲሱ ተማረን። ቂያማን በተመለከተ ያለን ግንዛቤ ቂያማ መቼ ነው የሚቆመው ቢባል ከአላህ ውጭ የሚያውቀው የለም። يسألونك عن الساعة أيان مرساها كذا من دون ما يلو يسألونك عن الساعة أيان مرساها قل فيما أنت من ذكراها إلى ربك منتهاها زيغان مالسو የነገሩ ማብቂያው መጨረሻው ፍጻሜው ወደ ጌታህ ነው። እሷን ከማስተዋስና ከማወቅ አንተ የት ነህ አይደለህም ነው። ሰዓቲቱ እሱ ዘንድ ብቻ ነች። ኢንላሁ ዒንደሁ ዒልሙ ሰዓ አላህ የሰዓቲቱ አውቀት ቂያማ እሱ ዘንድ ብቻ ነች። ማንንም ያውቀው አይችልም ነው። አምስት መፋቲሁል ገይብ የሚባሉ አሉ ከአላህ በስተቀር የሚያውቃቸው የሌሉ። አንደኛው ወላ ያለሙ አህዱን መታፈቁሙ ሰዓ ሰዓቲቷ መቼ እንደምትቆም ሳይንቲስትም ሊያውቅ አይችልም ማለት ነው። አቤት አቤት ዓለማችን ስንቴ ነው የምትጠፋው? ግን በየጊዜው ይጻፋል አይደለም? በ19 እንደዚህ በ2000 እንደዚህ ዓለም ትጠፋለች። ሰው ሁሉ ያለውን ነገር አቃጠናኮ እንዲሸበር ዓለም አሁን በቅርብስ መቼ ነው የተባለው? ዓለም በ2020 ስንት ነው ትጠፋለች የተባለው? በ2020 ነው። አንዳንዱ ያምንና እኮ ምን ይላል እንደ ያለም ዋንጫን ሳናይ ነው ወይ ይላል እኮ ቀጣዩ አምኗል ማለት ነው። በቃ ያስጨነቀው ምን ያደርግታል? ያለም ዋንጫን ሳናይ ልትጠፋ ነው አምኗል የቄን ሆኗል። ሰዓቲቷን ማን አውቆ ነው በ2020 በ2040 ስንቴ ከዚህ በፊት 1975 ጀምሮ ዓለም ስንቴ ተጠፋለይ ተብሏል? ጃፓናዊ ኡምሽሪኪ ሆነ ማን የሚባል በተለይ ተናግሮ የነበረው እና አንድ የኦርቶዶክስ ሰባኪ ብቻ ነው ያደነቅኩት ቂያማ መቼ እንደምትቆም የተናገረው። አይነ ስውር ነው። አዲስ አድማስ ጋዜጣ ላይ ኢንተርቪው አድርገውት ነው አገር ቤት እያለሁኝ እና ኢየሱስ ነው የነገረኝ ነው ያለው ለዛው ምሶዋሱ ኢየሱስ ነግሮኛል ከዚህ ሰዓት ጀምሮ ሳፊ የዛሬ 250 ዓመት ላይ ዓለም ይጠፋል ቂያማ ይቆማል አለ። አያችሁ ታራዳ ይሄን ሰው አሁን ውሸታም እንዳንለው 250 ዓመት አይኖርማ ምን ጨነቀውስ ካሁን በኋላ ስንት ዓመት ይኖራል? 250 ዓመት ነው የቀራት አለ። የለም እሱ አው ከሰውም የሚቆይ የለም አንተ ውሸታም እንዳይባል ቁጥሯን ትንሽ ረዘም አደረጋትና ተናገረ። ደግሞ በኮንፊደንስ ነው ውሸታም እንዳትለው ገና ቀኑ ሳይደርስ ሳያልፍ ይልሃል አትኖራት አንተ እንደሆነ እንደዚህም የሚናገራለ ማለት ነው። ለማንኛውም የቂያማን ዕውቀት ከጌታችን በስተቀር ማንንም አያውቅም። በጣም የሚገርመው ግን በመጽሐፍ ቅዱሳችን ውስጥ ኢየሱስ አላውቅም ብሎ መናገሩ ነው። ይሄ ጥቅስ አለ መቀየሩ እስከዛሬ ነብያችን ሰለላሁ ዐለይሂ ወሰለም የተናገሩትም ቁርአን የተናገረውም እውነት ይሄ ነው። ኢየሱስም ስለዚያሽ ቀን ወይም ስለዚያሽ ሰዓት ከአብ በቀር የሰማይ መላእክትም ወልድም ቢሆን አያውቅም ብሎ ተናግሯል። ወይም በሌሎች ትርጉሞች የሰው ልጅም ቢሆን ብሎ ስለራሱ አያውቅም መቼ እንደሚቆም ወፍቅና እኔም ሰውየው ተመችቶኛል እንጂ 250 ብሎ ማርዘሙ ታዲያ እኔን ቢጠይቁኝ እኔ 150 ብል እንደው አኺራ ያስጠይቀኛል እንጂ ሰው እንዴት ውሸታም ይለኛል? አቡ ሀይደር ከ150 አመት በኋላ ቂያማ ይቆማል ብሏል ብላችሁ ውሸቱን ነው እንዳትሉ ማስረጃ የላችሁ። ግን አላህ ይጠይቀኛል ከየት አመጣህ ነው የሚለኝ። እና እንደዚህ አርዝሞ መናገር ምን የሚሉት ነው? አንሺ እና እንግዲህ ከሐዲስ ይሄን ተመርተ ተመረናል። ያው የዛሬዎቹ 40 ሐዲስ ሁለቱ ሐዲስ ነው። ወደ ማህል ሲመጣ ነው አንዳንድ ከበድ ከበድ የሚሉ ሐዲሱ እንነሱት። እዚህ ላይ እናቆም መሰለኝ ትምህርታችን። ሶስተኛውን ልጨምርላችሁ መሰለኝ አርካኑ ለእስላም ስለሆነ አላችሁ ጥያቄና መልስ ካላችሁ ይቻላል። ግን ሶስተኛውን ልጨምርላችሁ ሲምፕል ስለሆነ አርካኑ ለእስላም ነው። ራሱ የጅብሪል ሐዲስ ራሱ ነው የተደገመው በአንድ ጎኑ የጅብሪል ሐዲስ ራሱ ስለሆነ የተደገመው ብዙም አይከብድም። ኑር ጀና እሱን ልጨምርላችሁና ከዛ ያልገባችሁ ነገር መጠየቅ ትችላላችሁ። እንቀጥል። አልሐዲስ ወታሪስ ሶስተኛው ሐዲሳችን አናቢ አብዱራህማን አብዱላህ ኢብኑ ዑመር ኢብኑ አልኸጣብ ረዲየላሁ ዐንሁማ አሁንም ከዑመር ኢብኑ አልኸጣብ ነው። አላህ መልካም ስራቸውን ይደርላቸው አባትና ልጅ ቃል እንደዚህ አለ ዑመር ኢብኑ አልኸጣብ سمعت رسول الله صلى الله عليه وسلم يقول يا الله ملكتنيا سيلو سمحاتكم من بني الاسلام على خمس بني الاسلام اسلام تجنبا اسلمنا تجنبا مسرته على خمس بامست نغروش لاي بامست نغروش لاي اسلام تجنبتو على ما ناتشو شهادة ان لا اله الا الله كالله استقر بونس من ملك املاك يلم بميلو يمسكرنت قال وان محمدا رسول الله نبيات محمد صلى الله عليه وسلم يا الله ملكتنيا مهوناچون بممسكر አንደኛው የተገነባው በሁለቱ ሸሃደተይን ነው። ወኢቃሚ ሶላቲ አምስት ወቅት ሶላት ደንቡንና ሶራቱን ጠብቆ በመስገድ ተገነባ። ሁለት ሶላት ምሶሶ ነውና ይዲኑ። ሶስት ወኢታኢ ዘካቲ ዘካን በመስጠት ከአምሳሞች ተይዞ ለሚገባቸው ስምንት ግሩፖች በመስጠት። አራት ወሐጅ ልበይቲ የአላህን ቤት በመጎብኘት ሐጅ በማድረግ። አምስት ወሰውሚ ረመዳንን በመጾም። በእነዚህ አምስት ነገሮች ኢስላም ተገነባ። رواه البخاري بخاري ዘግቦታል 8ኛው ሐዲስ ላይ ሙስሊም ደግሞ 16ኛው ሐዲስ ላይ የዘገበው ነው። ያው ከላይ የቀራች 50 ያስለሆነ ነው አራተኛው ትንሽ ረዘመም ስለሚል አላህ ከፈቀደ ኢንሻአላህ እድሜ ከሰጠን የዛሬ ሳምንት ነው እናየው። ይሄንን 40 ሐዲስ እንግዲህ በዚሁ ጎሮ ፕሮግራማችን ሳምንታዊ ፕሮግራም ነው እናየው ኢንሻአላህ። ያልገባችሁ በተማራችሁ ኪታብ ላይ ወይ ታሽ ጥያቄ ካላችሁ በቀረው ሰዓት መጠየቅ ይቻላል። ማይክ ፍሪ السلام عليكم ورحمه الله وبركاته بسم الله بسم الله سمعتوا ከረበ ፊት የነበራችሁ ማይክ ፈልጋላችሁ አጅዋ ቀልቡ ሰሊም ቀደም የነበረች ስለሆነ ነው። ኦኬ አጅዋ አስፈልግም ቀልቡ ሰሊም ቀልበን ሰሊም ቀልቡ ሰሊም ሆነ ነበር። ኦኬ አይ ቲንክ የለም መሰለኝ። እሺ ኢንሻአላህ አዑዙ ቢላሂ ሚነሽሸይጣን ረጂም ቢስሚላሂ ራህማኒ ራሂም። የመጀመሪያ ጀዛከላህ ኸይረል ጀዛ ኡስታዝ አቡ ሀይደር ረበና ይጅዓልሁ ሚዛን ሐሰናተክ አላህ ይጨምርልህ አላህ ስራህን ይውደድልህ። እኛንም በትምህርት የምንጠቀም አላህ ያድርገን። የተወሰኑ ሁለት ጥያቄዎች አሉኝ መሰለኝ። መጀመሪያ ሀሳብ ኡስታዝ ጥያቄና መልስ ያልኩት ምንድነው? ለሁላችን የሆነ ነገር የሚያነቃቃን የሚያሳስተን ነገር የሆነ ጥያቄና መልስ ብታረግልን አይ ቲንክ ተማሪዎች በምንሳተፍ ጊዜ ሞር እንደና አዳማጮች ብቻ ከምንሆን እንትን እንሆናል። ሁሉም ጥያቄና መልስ አለው ብሎ ምናልባት ሊነሳሳ ይችላል። ኖትዬ ጻፈን ምናምን እያዝን ለመሄድ እሱ ሀሳቤ ነው። ሐዲስ ላይ ለምሳሌ አንድ የሆነ ስራ መጀመሪያ በዲን ወይም በሸሪዓ ያለው ቦታ ሳናውቅ ጀምረን ግን ኋላ በመንገድ ላይ እየሄድን ያለን ወይም እየቀጠል ነው ያለን ስለሱ ካወቀን ንያ ማስተካከል እንችላለን ወይ ወይም ንያን ማሳደስ ንያን ማድረግ እንችላለን ወይ? ለምሳሌ ወደዚህ ወደ ውጭ ስንወጣ አብዛኞቻችን አድሬስ የሬን ልናገር ምናልባት ዲንን ለማገልገል ወይም በዳዕዋም ይሁን ለዚህ ዲን በገንዘብም ይሁን በእንትንም ይሁን ለመስራት ብዬ ንያ አልነበረኝም። ስወጣ ምናልባት ለትምህርት ወይም ከዛ አካባቢ ያለ የፖለቲካ ሲቹዌሽን ከዛ ብዬ ለማምለጥ ብቻ ብዬ ልወጣ እችላለሁ። ግን እዚሁ ከመጣሁ አይ የኔ የዚህ በዚህ ሀገር ወይም በምዕራብ ሀገር መኖሬን ኢንሻአላህ ለዲኔንና እስላምን ለመስራት ነው ብዬ ንያን ማሳደስ እችላለሁ ወይ ነው። ይሄ ነው አንድ ጥያቄ። ኢንሻአላህ ሌላ ካለ ኢንሻአላህ መለሳለሁ። ሰላም አለይኩም። የመጀመሪያው ስራህም መጥፎ አይደለም፣ ጥሩ ነገር ነው ያረከው። የዱንያ ህይወትህን ለማሳለፍ ታክሲ ከመጋፋት የግል መኪና ለመግዛት ከቤት ኪራይ የግል መሬት ገዝተህ ለመስራት በቤተሰብ ላይ ጥገኛ ሆነህ ከመኖር ራስህን ችለህ ህይወትህን ለማሳለፍ ነይተህ ከሀገር ብትሰደድ ይሄ ሙባህ ነው ንያ። ነገር ግን እግረ መንገድ እዛ ሆነ ኑሮህን ስታስፋፋ ቢዝነስን መቅጠር ስትጀምር ንያዬ ላይ አብዴት አድርጌ በአንድ ድንጋይ ሁለት ወፍ እንደሚባለው ለዲኔም በዛው ልሰራ ብነይትስ እችላለሁ ወይ ነው አጠያየቅህ። እችላለሁ ወይ ሳይሆን መሆንም ያለበትና የሚጠበቀውም እሱ ነው። በዛው ወዱንያ ላይ ብቻ ሳትገደብ ሁለቱንም አትራፊ ልትሆን። ምክንያቱም ጠዋት ከእንቅልፍ ቀንሰ ስራ የምትወጣው እኮ አሁንም ቢሆን አኺራ ብቻ የሚለውን አስበህ አይደለም፣ የዱንያ ቢዝነስንም ልታገኝ ነው። ስለዚህ በዱንያ ቢዝነስህ ደግሞ እንደገና አኺራንም እፈልግበታለሁ ብለ በአንድ ድንጋይ ሰይብል ባንከረባብት ማለት ተወዳጅ ነው። አላህ ምን ይላል? ወብተጊ ፊማ አታከላሁ ዳረል አኺራ። አላህ በሰጠህ የዱንያ ጸጋ የዱንያ ኒዕማ አኺራንም ፈልግበት። ወላ ተንሰ ነሲበከ ሚነ ዱንያ፣ ከዱንያም ድርሻህንም አትጣበት ይላል። ከዱንያም አንተን ቀጥለም ሊያረግህ ጉሮሮህን ሊዘጋልህ የሚችልን ነገር እየተጠቀምክ የአኺራ ቤትህንም በዛው እየፈለክበት ትችላለህ ማለት ነው። ይችላል ወይ ሳይሆን ይፈልጋል፣ መሆንም ያለበት ያ ነው። ኑሮህንም እያሻሻልክ ትላንት ከነበረ ማንነት እየተለወጥክ እንደገና ለአኺራህም ደግሞ እየለገስክ ዛሬ ቀን ሙሉ ሰርተህ የመጣኸው $100 ከሆነ 10ም ይሁን $21 ቀነስ አድርገህ ለአኺራ ቤትህ ትራንስፈር ታደርጋለህ። ከ$80 ላይ ደግሞ ለቤተሰብ የሚበቃህን እየሰጠህ ቀሪውን ባንክ ታስቀምጣለህ ማለት ነው። በዛ መልክ ነው። ገብቶሃል ወንድሜ ሐሰናት? صحيب البنك روابط القبة. يساك وتفسيره قبطه هنا ويس ونان تاقر اللهم إياه يابدي سابع جاوتانو درو بيه سنجاوت كهولت بلاي هنا نجاوتنا عندن يو بيونيزو ያንደን ሰው በየከመጣ የተመጣው በየወሰደ ነበር እንዳጋጣሚ አንዱን በየመጣን በዛው ተጋይቶ ሌላውንም በየሄዶ ቢመታስ በቃ አንዴ ተከረባብቶ ተመጣን ሁለቱንም እንደመጣው ይቆጠርልኝ አይነት ንያ ነይ ይባላል መጀመሪያ ከነየትክ ነው ከወረወርክ በኋላ በየዎችን ከመጣቸው አይሰጥህም ቀድመህ ግን ለመነየት መናገር አለብህ ነው እና ቀድመ ስትነይስ ባን ካንድ በላይ ከመጣ አሸናፊና ነው እና ፓስወር ደሞ ባንጫጫ ነው የምትሉት እናንተ ማንጫጫት ነው እና ማሻአላ እንግዲህ ሐሳቡ ከገባ ጥሩ ነው ነያ ማይክ ፍሬ